سمع الله يا جماعة، جزاكم الله خيرا. أعوذ بالله من الشيطان الرجيم. بسم الله، الحمد لله، الصلاة والسلام على رسول الله صلى الله عليه وسلم. باب ما جاء في حماية النبي صلى الله عليه وسلم، حماية التوحيد وسده طريق الشرك. عن عبد الله بن الشخير رضي الله عنه قال: انطلقت في وفد بني عامر إلى النبي صلى الله عليه وسلم، فقلنا: أنت سيدنا؟ فقال: السيد الله تبارك وتعالى. فقلنا: وأفضلنا فضلا وأعظمنا طولا؟ فقال: قولوا بقولكم أو بعض قولكم ولا يستجرمنكم الشياطين. رواه أبو داود بسند جيد. وعن أنس رضي الله عنه أن ناسا قالوا: يا رسول الله صلى الله عليه وسلم، يا خيرنا وابن خيرنا وسيدنا وابن سيدنا. فقال: يا أيها الناس، قولوا بقولكم أو بعد قولكم ولا يستهوينكم الشيطان، أنا محمد عبد الله ورسوله، ما أحب أن ترفعوني فوق منزلتي التي أنزلني الله عز وجل. رواه النسائي بسند جيد. باب ما جاء في قوله تعالى: وما قدر، أعوذ بالله من الشيطان الرجيم، وما قدر الله حق قدره والأرض جميعا قبضته يوم القيامة. عن أنس بن مسعود رضي الله عن ابن مسعود رضي الله عنه قال: جاء حبر من الأحبار إلى رسول الله صلى الله عليه وسلم فقال: يا محمد، إنا نجد أن الله يجعل السماوات على إصبع، والعرضين على إصبع، والشجر على إصبع، والماء على إصبع، والثرى على إصبع، وسائر الخلق على إصبع. فيقول أنا الملك. فضحك النبي صلى الله عليه وسلم حتى بدت نواجذاه تصديقا لقول الحبر. ثم قرأ رسول الله صلى الله عليه وسلم: وما قدر الله حق قدره والأرض جميعا قبضته يوم القيامة. وفي رواية لمسلم: والجبال والشجر على إصبع، ثم يهزهن فيقول: أنا الملك، أنا الله. وفي رواية للبخاري: يجعل الله السماوات على إصبع، والماء والثرى على إصبع، وسائر الخلق على إصبع. أخرجاه. ولمسلم عن ابن عمر مرفوعا: يطوي الله السماوات يوم القيامة، ثم يأخذهن بيده اليمنى فيقول: أنا الملك، أين الجبارون، أين المتكبرون؟ ثم يطوي الأراضين السبع، ثم يأخذهن بشماله فيقول: أنا الملك، أين الجبارون، أين المتكبرون؟ وروى ابن عباس قال: ما السماوات السبع والأرضون السبع في كف الرحمن إلا كخردلة في يد أحدكم. وقال ابن جرير: حدثني يونس أن أنبأنا ابن وهب قال: قال ابن زيد: حدثني أبي قال: قال رسول الله صلى الله عليه وسلم: ما السماوات السبع في الكرسي إلا كخردلة سبعة ألقيت في ترس. قال: وقال أبو ذر رضي الله عنه: سمعت رسول الله صلى الله عليه وسلم يقول: ما الكرسي في العرش إلا كحلقة من حديد ألقيت بين ذهر فلات من الأرض. وعن ابن مسعود قال: بين السماء الدنيا والتي تليها 500 عام، وبين كل سماء 500 عام، وبين كل سماء السابع والكرسي 500 عام، وبين الكرسي والماء 500 عام، والعرش فوق الماء، والله فوق العرش. لا يخفى عليه شيء من أعمالكم. أخرجه ابن مهدي عن حماد بن سلمة عن عاصم عن زر عن عبد الله ورواه بنحوه المسعودي عن عاصم عن أبي وائل عن عبد الله قاله الحافظ الذهبي رحمه الله تعالى قال وله طريق. وعن العباس ابن عبد المطلب رضي الله عنه قال قال رسول الله صلى الله عليه وسلم هل تدرون كم بين السماء والأرض؟ فقلنا الله ورسوله أعلم. فقال بينهما مسيرة 500 سنة، ومن كل سماء إلى السماء مسيرة 500 سنة، وكثف كل سماء 500 سنة، وبين السماء السابع والعرش بحر بين أسفله وأعلاه كما بين السماء والأرض، والله سبحانه وتعالى فوق ذلك، وليس يخفى عليه شيء من أعمالكم من أعمال بني آدم. أخرجه أبو داود وغيره. أستاذ الجلاوطة جزاكم الله خيرا، والسلام عليكم ورحمة الله وبركاته. ناقة فيزا لا كلين إن شاء الله عندك سايبيريا كو منور أيكر إيك أما أوتوتو سايبيريا منور يا عالم برودو وطا تمتع مدرق الزانو مقدي ሙቀት የወደደ ሰሃራ በረሃ ይሄዳል። እንደኛ ቅዝቃዜ የሚስማማው ደግሞ ሳይቤሪያ። ኢንሻአላህ ይሞከራል። የእናንተ ሀገር እንግዲህ ዲያስፖራዎች ሀገራችሁን ረስታችሁ በቃ ያላችሁበትን ሁሉ የኛ ሀገር ማለት ጀምራችኋል። ማሻአላህ ሀዊም ብርድ ነው የምትመርጪው? አይ ጥሩ ሆቢ ነው። አንም ብርድሻለኛል ከመቀጥስ አረቦቹ አልሐሩ የድሩ አልበርዱ የቅቱሉ ይላሉ። ሙቀት ይጎዳል ብርድና ቅዝቃዜ ግን ይገላል። ስለዚህ ሙቀት ይሻላል አሉ። አው ቁርአንና ሐዲስ ባለመሆኑ እኛን መልሰዋለን አንቀበለውም። نعم فولاربي you are right. خير ان شاء الله. ودا كتاب التوحيد نملس زاري يمرشاچن مسلي يا كتاب التوحيد متناققيا يمرشا ሁለት ባቦች الله كفقده زاري يقرلو ጌታችን እድሜ ከሰጠን ከዛሬ ሳምንት ጀምሮ الاربعون النووي حديث እንቀጥላለን ማለት ነው። النجوى انقدر انجمر. اعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. الحمد لله رب العالمين، والصلاه والسلام على رسول الله صلى الله عليه وسلم. باب ما جاء في حماية المصطفى صلى الله عليه وسلم حمى التوحيد وسده طرق الشرك. باب ما جاء إيه باب متاو في حماية المصطفى مصطفى سلمة أبكاتشو كللا سلمة أبكاتشو يلينا قرنو نبياتنا عليه الصلاة والسلام ليلاو يبهري سماتشو المصطفى ما زيتشو زنوان ما لسنو በጌታቸው የተመረጡ ማለት ነው። እሳቸው መጠበቃቸውን ወይም ከለላ ማስጣታቸውን ሊነግረን ነው። ምንን? ሂመት ተውሂድ፣ የተውሂድን ድንበር፣ የተውሂድን ክልል፣ የተውሂድን ድንበር መጠበቃቸውን በተመለከተ ሊነግረን ነው። አይደለም ወደ ውስጥ ወደ መሃል ያለው ይቅርና ድንበር ጫፍ ላይ ያለውን እንኳን ምን ያህል ጥበቃ እንዳደረጉ፣ ከጫፉ ቀስ እያለ እየተሸራረፈ ወደ ውስጥ ገብቶ ተውሂድ እንዳይናድ ክልሉን እንኳን መጠበቃቸውን ሊነግረን ነው። ወሰድሂ፣ መዝጋታቸውን፣ መከርቸማቸውን፣ ጥሩቀ ሽርክ፣ ወደ ሽርክ የሚወስዱ መንገዶችን፣ ሽርክን ሳይሆን ወደ ሽርክ የሚያደርሱ በራሳቸው ሽርክ ያልሆኑ ነገር ግን ወደ ሽርክ የሚያደርሱና የሚያሻግሩ መንገዶችን መዝጋታቸውንና የተውሂድን ድንበር ምን ያህል ከለላና ጥበቃ እንዳደረጉለት ሊነግረን የመጣ ባብ ነው ይላል። ወአለይኩም ሰላም ወራህመቱላሂ ወበረካቱ አልኡኽት ዳሩል ኢማን። ስለዚህ ባቡ የሚነግረን አሁን ምንድነው? ስለ ሽርክ ሳይሆን ንግግራቸው አንዳንዶቹ እውነት ሆነው አንዳንዶቹ ደግሞ እንደዚሁ አደም መጣስ ሆነው ነገ ግን በዝምታ ከታለፉ በጊዜ ሂደት ሽርክ ወደ ተባለው ቦታ ሊያደርሱ ስለሚችሉ ገና ከወዲሁ ካነጋገርና ካሰራር ጀምሮ ምን ያህል ከለላ እንዳበጁለት፣ እሳቸው ለተውሂድ ምን ያህል ይጨነቁ እንደነበር፣ ኡማው ሽርክ ላይ እንዳይሄድ ምን ያህል ጥንቃቄ ያደርጉ እንደነበረ ሊገልጽ የመጣ ባብ ነው። እስቲ እንዴት ነው እሳቸው የተውሂድን ድንበርና ክልል ከለላና ጥበቃ ሲያደርጉ የነበረው የሚለውን ወደ ውስጥ ገብተን እናየዋለን። عن عبد الله بن الشخير رضي الله عنه قال عبد الله بن الشخير سيناجر الهلال صحابة نتالو علو يوم الفتح يدلوك أن يسلم سونا انطلقت على متاه يهيركن في وفد بني عامر كبني عامر جمع وشقارة ከበኒ አሚር ጎሳዎች ጋር ተጓዝኩ። በሌላ ቋንቋ መጣሁኝ ወደ ማን? الى رسول الله صلى الله عليه وسلم። ወደ አላህ መልእክተኛ ከነዚህ ከበኒ አሚር ጎሳዎች ጋር ጀማዓዎች ሆነን በዛ ያሉ ወፍድ ማለት ልኡካኖች በዛ ያሉ ናቸው። ከነሱ ጋራ ሆኜ ወደ አላህ መልእክተኛ መጣሁኝ። ፈቁልና ታዳሳቸው ጋር እንደመጣንም አል ተናገርን እሳቸውን፣ አንተ ሰይዱና፣ እርሶ ማለት የበላያችን ኖት፣ እርሶ ማለት አለቃችን ኖት፣ መምህራችን ኖት። ሰይድ የሚለው እነዚህን ትርጓሜዎች ያቅፋል። አለቃ፣ የበላይ፣ የህዝብ ኃላፊ፣ መሪ፣ ጌታ የሚልም ትርጓሜ ይኖረዋል። እርሶ ሰይዳችን ኖት፣ አለቃ ናችሁ፣ የበላይ ኖት ሲሏቸው ፈቃል እሳቸውም አሉ السيد الله تبارك وتعالى የሁሉም አለቃና የበላይ ሰይድ አላህ ነው አሉ። አደብን እያስተማሩ ነው። እኔ አይደለሁም አላሉም። ተመልከቱ ከንግግራቸው አትበሉኝ አላሉ። የተሻለውን አመለካከት ግን ሰጣቸው። السيد الله تبارك وتعالى مرينا عليك يا بلايما الله نو ብሎ መለሱላቸው። فقلنا ደግሞም አልን እንደዚሁ وافضلنا بلاጫችን ኖት فضلا በክብር በደረጃ ማለት በክብር ከኛ በላጭ ኖት واعظمنا ደግሞም የላቁ ኖት ታላቅም ኖት በምን ጠውለን ሁለት ትርጓሜ ያለው አንድ በቸርነት ጠውለን በቸርነትና በለጋስነት እርሶ ከሁላችንም የላቁ ኖት ወይም ደግሞ ጠውለን بمعنى الغنى በሀብት በመብቃቃት ከኛ እርሶ የበለጡ በላጫችን ኖት በክብርም በቸርነት በለጋስም እንዲሁም ደግሞ በሀብትም ከኛ የበለጡ በላጫችን ነው ሲሏቸው ፈቃል እሳቸውም አሉ እናንተ ሰዎች قولوا تناقروا بقولكم بمجمر يا ونقراتشو ما في صوت؟ شو سنين سنين يسمى لا أن أنت سويت شوي قولوا بقولكم قولوا بلوا بقولكم ያንኑ ንግግራችሁን በሉ መጀመሪያውኑ ስትናገሩ የነበረውን ንግግር ተናገሩ ያ ረሱል አላህ አለይሂ ሰላቱ ወሰላም ያ ነብይ አላህ አለይሂ ሰላቱ ወሰላም ያ አብደላህ እነዚህን ተጠቀሙ ይሄ ነው በቃ ንግግራችሁን ተናገሩት ሌላ አዲስ ነገር የለም ነው ሀው ይስማሻለሁን ያንኑ ንግግራችሁን ቢቀውሊኩም ተናገሩ አው ወይንም بعض ቀውሊኩም ከንግግራችሁ ከፊሉን አንዱን ብቻ ተጠቀሙ አንቱ ያላህ መልእክተኛ ካላችሁ በቂ ነው ያላህ ነብይ ወይ ካሉ በቂ ነው ያላህ ባሪያ ካሉ በቂ ነው አለበዛ ሰይዳችን በላጫችን ሊቃችን ቸራችን እንዲህ ስትሉ ወላ የስተጅሪየነኩም አሉ እንዳይጎትታችሁ እንዳያስጉዛችሁ አሸይጣን ሸይጣን ይቺን ቀዳዳ ተጠቅሞ ቀስ ብሎ በጊዜ ሂደት እንዳያስታችሁ መስመር ነገ ደግሞ ደረጃዬን ከፍ እያደረጋችሁ ምን ልታደርጉኝ ነው ልትሰቅሉኝ ነው ስለዚህም ያቺኑ ንግግራችሁ ተናገሩ አሉ ነብያችን አለይሂ ሰላቱ ወሰላም رواه ابو داود بسند جيد ابو داود ጥሩ ሆነ ሰነድ ዘግቦታል المعنى الاجمالي للحديث كزي حديث እንግዲህ ተቀላው ይመልእክቱ ምንድነው لما بالغ هذا الوفد في مدح النبي صلى الله عليه وسلم النزيل وكانوچ ود الله ملكتኛ የመጡ ሰዎች ያ الله ملكتኛን በደንብ አድርገው ሲያሞግሷቸው نهاهم عن ذلك አባካቹ የተለመደውን ንግግራቸውን ተናገሩ ብለው ይሄን እንዳይጠቀሙ ከለከሏቸው تأدبًا مع الله كالله ጋር አደብና ስርዓት ለመያዝ وحماية للتوحيد يتوحيدن كل لمطبق وامرهم ان يقتصروا على الالفاظ التي لا غلو فيها ولا محذور كل كلام من اللبات وسن يتالفال تبلو مما يسغبات يهونو النغغر لاي بتا انديجدبو يا الله ملكتنيا استمارواچو لمثالي كان يدعوه بمحمد رسول الله رسول الله يا الله ملكتنيا يهونوت محمد هو يبيلواچو كما سماه الله عز وجل لك الله بزي اسم اندطراچو معناتنو محمد الرسول الله اندالو بسورة الفتح لاي يا نبي الله يا رسول الله بلو اندي قدبو يهن الناس تماروت يهاديسو اتقع لاي ملك تهنو ما يستفادو من الحديثي كهاديسو يمن نصدو تمهرت من دنو كتبالاهن عند تواضعه صلى الله عليه وسلم وتأدبه مع ربه يا الله ملك تنيا يا سايوتي نبرو تننس ራሳቸውን ዝቅ ያረጉ ነበር ከጌታቸው ጋርም ድንበር እንዳይተለፍባቸው በንግግር እንኳን ምን ያህል አደረኛ እንደነበሩ ያሳያል ምክንያቱም ሰይዱና ሲላቸው አሰይዱ አላሁ ተባረከ ወተዓላ እሳቸው ሰይዱ አይደሉም እንዴ ነብያችን አለይሂ ሰላቱ ሰላም ሰይዱ አይደሉም የኛ ሰይዳችን አይደሉም እንዴ ሰይዳችን ናቸው ራሳቸው በሌላ ሐዲስ ሰሂህ በሆነ ዘገባ አና ሰይዱ ወለዲ አደም የውሙል ቂያማ ወላ ፈኸር ነያሉት ለኩራት አይደለም ከአላህ ዘንድ በተሰጠኝ ማዕረግ የአደም ልጆች ሁሉ ሰይድ አለቃና መሪ እኔ ነኝ ብለዋል የአደም ልጆች ሁሉ አለል ኢጥላቅ በጥቅሉ ማንነታቸውን እንዲገለጹ በፊት ለፊታቸው ግን መጥተው ሰይዱና ብለው ሲጠሯቸው ይሄ ነገር ድንበር እንዳይጥስ ብለው የተውሂድን ክልል እንዳይሸረሸር ገና ከጅምሩ በንግግር አደብ ለማስያዝ አሰይዱ አላሁ ተባረከ ወተዓላ የሁሉም አለቃና ኃላፊ አላህ ነው ብለው ወደ ጌታ አላህ የተሻለውን አመላከቱ ማለት ነው ምን ያህል ይተናነሱ እንደነበር ከጌታቸው ጋር ያላቸው ስርዓትን እንመለከታለን ማለት ነው ምን ማረው ትምህርት ሁለት النهي عن الغلو في المدح እግረ መንገድ ምን ተማርን? ሰውን በመናሞግሰው ጊዜ ድንበር መጣስ የተከለከለ መሆኑን ተማርን። ወመዋጀሃት ልኢንሳን ቢሂ በተለይ ፊት ለፊት ሰው ይወስ በራቀበት መልካም ከፊት ለፊቱ በሚነገረው ጊዜ ለምን በውስጡ የኩራት ስሜት ይሰማዋል፣ በራሱ ይደነቅ ይሆናል። ይሄ ነው ቀስ እያለ ከመስመርም ያስወጣው ማለት ነው። ሶስተኛስ ምን ተማረን ከሐዲሱ? አሰይዱ አላሁ ተባረክ ወተዓላ ሲሉ የአላህ መልክተኛ አነ ሱዑደ ሐቂቀቱ ሊላሂ ሱብሃነሁ፣ እውነተኛ ኃላፊነት እውነተኛ መሪነትና የበላይነት ለአላህ ብቻ የሚገባ መሆኑንም በዛው ተማር። ስለዚህ ምንም ቃሉ የሚገባው አካል ቢኖርም በመጠቀም ረገድ ወአነሁ የንበጊ ተርኩል መድሒ ቢለፍዚ ሰይድ፣ ያ ሰይዲ ብሎ መጠቀሙ መተው የተሻለ መሆኑን ነው። ብትተወው መልካም ነው። አሰይዱ አላሁ ተባረከ ወተዓላ። አራተኛ ሳሁንም ከዚሁ ባብ ምን እንማራለን? አነህዩ አን ተከሉፍ ፊል አልፋዝ፣ ሰውን ለማሞገስና ለመጥራት የቃላት ጭንቅንቅ አግባብ እንዳልሆነ እንማራለን። አያስፈልግም በቃ። ወአነሁ የንበጊ ልእቅትሳዱ ፊል መቃል፣ በሰዎች ዘንድ በንግግር የታወቀውና ሁሉም የተወራረሰውን ቃል አሳጥሮ መጠቀም እንጂ ያን ሰው ለመግለጽ ሊቃችን፣ እንትናችን፣ በቃ አንተ ማለት ብሌናችን፣ አይናችን፣ ጀርባ አጥንታችን፣ ባክቦን እንዲህ ተብሎ አንጀት፣ ጨጓራ፣ ሌላም ይጠቀሳል። አያስፈልግም። ለምንድን ነው የምትጨናነቁት? አለቀ። ወንድማችን ያን ሰው ከወደዳችሁት ወንድማችን ማለት በቂ ነው። እሷ ከሆነች እህታችን፣ ሌላው አላህ ዘንድ ነው ክብርና ደረጃው። መምህርህ ከሆነ ኡስታዜ ካልከው በቂ ነው፣ ኡስታዝህ ነው። የአይን ብሌናችን እንትናችን ስትል ቀልቡ ላይ ወሰን ማለፍ፣ በራስ መደነቅ፣ ስራው መበላሸት ይገባበታል። ለምንድን ነው መጨናነቅ የሚያስፈልገው? አምስተኛ ምን እንማራለን? አሁንም ሂማየቱ ተውሂድ፣ ለተውሂድ ምን ያህል ከለላ መስጠት እንደሚገባ። አማ የኹሉ ቢሂ ሚን አልአቅዋሊ ወልአዕማል፣ በንግግርና ከስራዎች ቀስ እያሉ ክፍተት የሚፈጥሩ ነገሮች። አሁን የቀድሙ ነገሮች የተከለከሉ ሐራምም አይደሉም ሽርክም አይደሉም በራሳቸው፣ ግን በሂደት ምንን ያመጣሉ? ክፍተትን ይፈጥራሉ፣ ተውሂድን ይሸረሽራሉ ነው። ስለዚህም ጥንቃቄ ይደረጋል። የአላህ መልእክተኛ ሽርክን ብቻ ሳይሆን ይከለክሉ የነበረው በጊዜ ሂደት ወደ ሽርክም ያደርሳል ከተባለ ከመጀመሪያውኑ ክልሉን ነበር ሲያስጠብቁ የነበሩት እንጂ ክልል ጥሶ የገባውን መዋጋት ብቻ አይደለም። መጀመሪያውንም ከዳር ሆኖ የሚያስበውንም ተዋግቶ መመለስ ማለት ነው። ድንበር እንዳያልፍ ድንበር ላይ እያለ ይታገሉት ነበር ማለት ነው። ይሄንን ተማርን። ቀጣዩ ሐዲስ እስቲ እንደዛው وعن انس رضي الله عنه ከአነስ በተላለፈው ሐዲስ ደግሞ አነ ናሰን ቃሉ፣ ሰዎች እንዲህ አሉ አለ። ያው ማንነታቸውን አልገለጻቸውም። ያ ረሱላላህ አለይሂ ሰላቱ ወሰላም፣ አንቱ የአላህ መልእክተኛ ሆይ፣ ያ ኸይረና ወብነ ኸይሪና ወሰይድና ወብነ ሰይድና ብሎ ጠሯቸው። ያ ኸይረና መልካማችን ሆይ፣ ወብነ ኸይሪና የመልካማችን ልጅ ሆይ፣ ወሰይድና አለቃና መሪያችን ሆይ፣ ወብነ ሰይድና የአለቃችንና የመሪያችን ልጅ ሆይ ብለው አሞገሷቸው። ፈቃል እሳቸውም አሉ አሁንም ያ አዩሀናሱ እናንተ ሰዎች ሆይ፣ ቁሉ አሁንም በሉ ቢቀውሊኩም ያ የበፊቱን ንግግራችሁ፣ አንቱ የአላህ መልእክተኛ፣ አንቱ የአላህ ነቢይ ሆይ እሺ ኑር ጀና፣ አንቱ የአላህ መልእክተኛ፣ አንቱ የአላህ ነቢይ፣ አንቱ የአላህ ባሪያ ሆይ ብላችሁ በበፊቱ ንግግራችሁ ተጣሩ። ያ ኸይረና አላችሁ፣ አንተ መልካማችን ማለት ነው። ወብነ ኸይሪና የመልካማችን ልጅ፣ ወሰይደና አለቃችን፣ የበላያችን፣ መሪያችን፣ ወብነ ሰይዲና የአለቃችን የበላያችንም ልጅ ብለው ሲጠሯቸው ነው። ቁሉ ቢቀውሊኩ እናንተ ሰዎች ሆይ ያንኑ በፊት ያስለመዳችሁትን ንግግር በሉ፣ ያ በቂ ነው። አለበዛ ወላ የስተህዊየነኩም ሰይጣን በሃዋችሁ በእናንተ ዝንባሌ እንዳያስታችሁ። አሸይጣን ሸይጣን አጊጦላችሁ አሰማምሮላችሁ መስመር እንዳያስለቅቃችሁ ተጠንቀቁ አላቸው አላህ መልእክተኛ። እኔን መጥራት ከፈለጋችሁ አነ ሙሐመዱን አብዱላሂ ወረሱሉሁ አሉ። እኔ የግል ስሜ ሙሐመድ ነው አሉ አለይሂ ሰላቱ ወሰላም። አብዱላህ የአላህ ባሪያ ነኝ። ወረሱሉሁ ለሰው ልጆች ሁሉ የላከኝ ደግሞ መልእክተኛው ነኝ። ስለዚህ ያ ሙሐመዱ ረሱሉላህ አለይሂ ሰላቱ ወሰላም ያ ነብይ አላህ በሉኝ። ማ ኡሂቡ አልወድም አሉ የአላህ መልእክተኛ። ስሙ እዚህ ጋር አልወድም አንተርፈዑኒ ከፍ ልታደርጉኝ አልወድም። ልትጠሩኝ ልታልቁኝ ከፍ ልታደርጉኝ አልወድም። ከምን ፈውቀ መንዚለቲ ከደረጃዬ በላይ ከደረጃዬ በላይ አለቲ ያቺም አንዘለኒ አላህ አላህ ከፍ ካደረገኝ አዘ ወጀል ክብሩ ከላቀውና ከጎዶሎ ባህሪያት ከጠራው ከአሸናፊው ጌታ አላህ ካስቀመጠኝ ደረጃና ከፍ ካረገኝ በላይ ሌላ ደረጃን እንድትሰጡኝ አልፈልግም። እሱ የሰጠኝን ስጡኝ። እሱ በቁርአኑ የኔ ባሪያ ብሎ ጠራኝ። ስለዚህ አላህ ባሪያ ሆይ ማለት ትችላላችሁ። የኔ ነብይና የኔ ረሱል ብሎ ጠርቶኛል። ያ ረሱላህ ያ ነብይ አላህ ብላችሁ አለይሂ ሰላቱ ወሰላም ልትጠሩኝ ይገባል። አንተ መልካማችን የመልካማችን ልጅ አለቃችን መምህራችን የአለቃችን ልጅ እያላችሁ ከፍ አታድርጉን። ይሄ ነገር አሁንም ቀስ እያለ ሸይጣን መስመር ያስታችኋል። ነገሩን አጊጦላችሁ ለስሜታችሁ ከዛ በኋላ ወዳልተፈለገ ቦታ ይወስዳችኋል። አልማዕና ልጅማል ይዩሊል ሐዲስ የዚህም ሐዲስ አጠቃላይ መልእክቱ ምንድን ነው? كره صلى الله عليه وسلم مدحه بهذه الالفاظ ونحوها بنزهنا بمساسلوت قالاتوچ يا الله ملكتنيا مومغوساچون አልወደዱን ጠልተውታል። ለምን ስላልተገባቸው አይደለም። እንደሳቸው መልካም የለምም ዓለምም አላየችም። እሳቸው መልካማችን ስላልሆኑ ሳይሆን ለምን ጠሉ ሲባል لأن لا يكون ذلك وسيلة إلى الغلو فيه ይሄ ነገር ኋላ ላይ ቀስ ብሎ በሳቸው ላይ ድንበር ለመጣስና ወሰል ለማለፍ መዳረሻ በር ከፋች እንዳይሆን ነው። لانه قد اكمل الله له مقام العبوديه الله የኔ ባሪያ ብሎ ፍጹም ከፍ ያለን የባርነትን ደረጃ ሰጥቷቸዋል። ይሄ ለኔ ትልቅ ክብሬ ነው ብለዋል። ስለዚህም فصار يكره ان يبالغ في مدحه አን ይባለገ ፊ መድሂ እሳቸውን በማወደስ ወሰን ማለፍን ይጠላሉ ማለት ነው። ሲያነተ ለሃዘ المقام الله የሰጣቸውን የክብር ደረጃ ለመጠበቅ ወኢርሻደ ለልኡመቲ ኢላ ተርኪ ዛሊክ ኡማውም ይሄን ነገር እንዲተው ለመጠቆም ነስሐ ለሁም ለነሱ ምክር እንዲሆንና ወሂማየተ ለተውሂድ የተውሂድን ድንበር ለማስጠበቅ ሲባል ያላህ መልእክተኛ ይሄን ሁሉ እንኳን ይከለክሉ ነበር። وارشدهم ان يصفوه بصفتين دوم من ሁለት ባህሪ ያለኝ ብለው በእነዚህ ባህሪ ለምን አጠሩኝም በማለት አመላከቷቸው። هما اعلى مراتب العبد لاند ባሪያ የተሰጠው ትልቅ ደረጃ ነው። አንደኛ وقد وصفه الله بهما في مواضع ብዙ የቁርአን አንቀጾች አላህ እሳቸውን እንደውም ገልጿቸዋል ጠርቷቸዋል። وهما عبد الله ورسوله عبد الله يا الله ባሪያ ባርነትን ወደ አላህ አስጠግቶ ለፍጡር ባሪያ ሳይሆኑ ለአላህ ባሪያ ሆኖ መገኘት ትልቅ ክብር ስለሆነ አላህ 10 ቦታ በቁርአን እሳቸውን የኔ ባሪያ ብሎ ጠርቷቸዋል። እሳቸውን ብቻ በሚመለከት አንቀጽ ማለት ነው። ሁለተኛ ወረሱሉሁ መልእክተኛዬ ብለዋል። ወላ ዩሪዱ አን ይርፈዑሁ እሳቸውም ከሰዎች ከዚህ ሲያሜ ውጪ ሌላ ሲያሜ በመስጠት ከፍ ሊያረጓቸው አይፈልጉም። فوق هذه المنزله ከዚህ ደረጃና ማዕረግ ውጪ التي انزله الله اياها الله የሰጣቸውን ደረጃና ማዕረግ ለነገሩ ከፍ እናርጋቸውስ ብንል የት እናደርሳቸዋለን? የማይገባቸውን ማዕረግ መሸለም ካልሆነ በስተቀር ተገቢ የሆነውን ክብራቸውን እየተገባቸው አላህ ያልሰጣቸውን ሰው ሊሰጣቸው ይችላል? ከአላህ በላይ ባሪያውን የሚያከብርስ ሊኖር አለ? ወሰን መጣስ ካልሆነ ይሄ ነው በር የአላህ መልእክተኛ የተውሂድን ድንበር መጣሳቸው። ክርስቲያኖችን ተመልከቷቸው። ኢሳን አለይሂ ሰላም ስለወደዱት ስላፈቀሩት አይደለም እንዴ ድንበር ጥሰው ዛሬ የሚያመልኩት ያለ ደረጃው ደረጃ የሚሰጡት? ምንድነው መነሻቸው ሲባል ፍቅርና ውዴታ ነው የከፊሎቹ። ያ ፍቅርና ውዴታ ድንበር እንዲጥሱ አደረጋቸው። ስለዚህም ነብያችን አለይሂ ሰላቱ ሰላም ምን አሉ? لا تطروني كما اطرت النصارى ابن مريم ክርስቲያኖች የመርየም ልጅ ኢሳን እንደሚጠሩት አትጥሩኝ አሉ። የመርየም ልጅነቱን ዘንግተው የመርየም ልጅ ሳይሆን የሚሉት ሁሉም የእግዚአብሔር ልጅ ብለው ሲጠሩት ተሰማላችሁ። የአላህ ባሪያ መሆኑን ዘንግተው ባሪያ ሳይሆን የሚሉት ጌታና አምላክ እያሉት ነው። ከምንድነው የመነጨው ሲባል እሱ የመርየም ልጅ ሳይሆን ቀርቶ የጌታው ባሪያ ሳይሆን ቀርቶ ሳይሆን ይሄው ፍቅርና ውዴታ ድንበር ሲጥስ ሰውን ከፍ ያደርጋል። በሀገር ቤት ላይ የምንመለከታቸው ሰዎች ሰላት በማይሰግዱበት ወይም ችግር በተስፋፋበት ቦታ በወቅቱ የነበሩ አንዳንድ መሻይኾች ወይም ደግሞ አንዳንድ የአላህ ወልዮች ለህዝቡ መልካም ነገር ያደርጉና መብረቅ ሲያመልክ የነበረውን ሰው ከመብረቅ አምልኮ አውጥተው ለአላህ ሰላት እንዲሰግድ፣ የተቸገረውን ሰው መሬትና በሬ በመስጠት እንዲያርስ ሲረዱት ሰቡ ይወዳቸውና ያፈቅራቸዋል። እነሱ ከሞቱ በኋላ ግን ድንበር መጣስ ይጀምራል። አይደለም እንዴ ሸኾቼ እንዲያደረጉልኝ? እንደውም ስማቸውን አይጠራቸውም። የአብሬትን ሼህ የአብሬት ሼህ ከማለት ውጪ ሼህ ሰይድ አህመድ ቡደላ ብሎ መጥራት ሐራም ይመስለዋል። የጌታውን ስም አላህ ብሎ ሲጠራ ምንም አይመስለውም። የሸኹ ስም ግን እንዴት በስም ይጠራል? በግል ስማቸው በቃ ቀጥታ የሚጠራው በዚህ ነው። ከውዴታና ከፍቅር የተነሳ ሰው ምን ይሆናል ማለት ነው? ድንበር ይጥሳል፣ ወሰን ያልፋል። እነዚህ ሰዎች ለምንድን ነው ታዲያ እነዚህን ሸዎች ዛሬ ቀን መድበውላቸው ጭራሽ ሰኞ እከሌ ነው፣ ማክሰኞ እከሌ ነው፣ ሮብ እከሌ ነው እያሉ የሚያደርጓቸው? ይሄው ፍቅር ድንበር ሲያልፍ ነው። ሸይጣን የሚጠቀምበት ቀዳዳ ነው። እኔም ላይ ወሰን እንዳታልፉብኝ ስትጠሩኝ እንኳ ተው፣ አመለካከት ወይም እምነት ይቅርና ጥሪ ላይ እንኳ ከዛ እነሱ እንደሚጠሩት አትጥሩኝ። ፈኢነማ አና አብዱን እኔ እኮ ባሪያ ብቻ ነኝ። ፈቁሉ አብዱላሂ ወረሱሉሁ የአላህ ባሪያና መልእክተኛው በሉኝ። ይሄ ነው ነቢያችን አለይሂ ሰላቱ ወሰላም የተውሂድን ድንበር የተውሂድን ክልል ለማስጠበቅ ምን ያህል ጥረት ያደርጉ እንደነበር እንጂ እንደሳቸው በላጭና መልካም ማን ይኖራል? እሳቸው መልካማችን ወይም በላጫችን ካልሆኑ ማን ይሆናል ታዲያ? ማንም ሊሆን አይችልም። ግን ምን ያህል ጥንቃቄ ያደርጉ እንደነበረ ነው የሚያሳየው። ማ ዩስተፋዱ ሚን አልሐዲስ፣ ከዚህ ሐዲስ የምንወስደው ትምህርት ምንድን ነው ከተባለ አነህዩ አኒል ጉሉዊ ፊል መድሕ፣ አንድን አካል በማሞገስ ወሰን ማለፍ የተከለከለ መሆኑን እንማራለን። ወተከሉፍ ልአልፋዚ ፊ ዛሊክ፣ በተለይ በዚህ በሙገሳ ላይ ቃላቶችን ለመጠቀም ራስን ማስቸገር አግባብ አይደለም። በቂ ነው። ወንድማችን፣ እህታችን፣ ኡስታዛችን፣ ጓደኛችን፣ ይሄ በቂ ነው። ሌላ ነገሮችን በሰውየው ፊት አትጠቀሙ። ሰውየው በሌለበት በሌላ መልክ ልትገልጹ ትችላላችሁ። እነ ሼክ ሙሐመድ ሐሚድዲን፣ ሼክ ሙሐመድ ዘይን ለኢትዮጵያ ሕዝብ የአይን ብሌን ናቸው፣ ለኡማው የጀርባ አጥንት ናቸው ማለት እንችላለን። ምክንያቱም እንደነሱ አይነት ዓሊም ሀገራችን አላየችም። ሕዝቡን በማስተማር በየትኛውም የዕልም መልክ መስክ ላይ ይህንን የሚያደርጉ ስለሆኑ ለኡማው የአይን ብሌን ናቸው። ባጠገባቸው ግን እርሶ እኮ ማለት ለእኛ የአይን ብሌን ኖት፣ የጀርባ አጥንት ኖት፣ እንደዚህ ናት ማለቱ ግን አግባብ አይደለም። ይሄ ድንበር ማለፍ ነው የተከለከለው። በተለይ ፊት ለፊቱ በሰውየውም ልብ ላይ ሌላ ችግር ያመጣል ያስከትላል ማለት ነው። ተጠንቀቁን። ሁለተኛው ተዋዱዑሁ ሰለላሁ ዐለይሂ ወሰለም፣ መተናነስ፣ ራስን ዝቅ ማድረጋቸው የተገባቸው ስያሜና ባህሪ ሆኖ ሳለ አትበሉኝ አላህ የሰጠኝ ስያሜ ይሻለኛል ብለው ራሳቸውን ዝቅ አድርገዋል። ወሒርሱሁ ዓላ ሲያነቲል ዓቂደቲ አማ የኹለ ቢሃ፣ በአቂዳችን በእምነታችን ላይ ለሚፈጠረው ክፍተት ከለላና ጥበቃ ለማድረግ ምን ያህል ጉጉት እንዳላቸው አመላካች ነው። ሶስት አነሁ አብዱላሂ ወረሱሉሁ እሳቸው የአላህ ባሪያና መልእክተኛ ናቸው። ወለይሰ ለሁ ሚነል አምሪ ሸይኡን በዚህ ዩኒቨርስ ላይ ድርሻ የላቸውም የጌታቸውን ፍቃድ ከመፈጸም ውጭ። ወልአምሩ ኩልሁ ሊላሂ ሱብሓነሁ ስለዚህ ነገሩን ሁሉ የሚያስተዳድረው አላህ ነው አይደል? ኢዘን አሰይዱ ወላህ ሰይድ አላህ ነው ማለት ነው። እሳቸው መልእክት አብራሽ ናቸው። አራተኛ ከሐዲሱ ምን ተማረን? አተህዚሩ ሚን ከይድ ሸይጣን ከሸይጣን ተንኮልና ሴራም ጥንቃቄ ማድረግ አለብን። ምክንያቱም ሸይጣን ፊት ለፊትም አይደለም የሚመጣው ማለት ነው። ወአነሁ ቀድ ያእቲ ሚን ጠሪቅ ዚያደቲ አለል ሐድ ልመሽሩዕ አንዳንድ ጊዜ የተደነገገ ሸሪዓዊ መሰረት ባለው ነገር ግን የተወሰነ ጭማሪ አድርጎ ይመጣና በዛ በኩል አንተን መስመር ሊያስለቅቅህ ይችላል ከትንሽ ጀምሮ። ስለዚህም የአላህ መልእክተኛ የተውሂድን ድንበር ለመጠበቅ ከንግግር ጀምሮ እንኳን በር ይዘጉ ነበር። ዛሬ ምን ችግር አለባቸው ተብሎ እነዚህን ስንጠቀም ነገ ምን ልንል እንችላለን? በቃ እኮ ያለ እነዚህ ሸኾቻችን ኢስላም የለም፣ እነሱ ከተገደሉብን ኢስላም ሞተ ማለት ነው። ልክ የኢስላም ጥበቃ በእነዚህ አሊሞቻችን ጀርባ ላይ ብቻ ያለ ይመስል እንደዚህ ብለን ደግሞ ወሰን ልናልፍ ነው ማለት ነው። ይህ አይነት ክፍተት እንዳይመጣ መጀመሪያ መነሻውን እንዘጋዋለን ማለት ነው። ቀስ እየተባለ በንግግር ሊወሰድ ይችላል። ሸይጣን ጠላታችን ነው። በተለያየ ቀዳዳ ያገኘውን ፉርሳ ከመጠቀም ወደኋላ አይልም ነው። ይሄን ተምረናል። ወደ ቀጣዩ ባብ እንግባና ከዛ ተመልሰን ወደ መሳኢሉ እንሄዳለን። የመጨረሻው ባብ ባቡ ቀውሊላሂ ተዓላ የጌታ አላህን ታላቅነት የሱን ኃያልነት በሚናገር ባብ ነው የዘጋው። ጥሩ የሆነ አዘጋግ ነው። ረሂመሁላህ ባቡ ቀውሊላሂ ተዓላ ወማ ቀደሩላህ ሐቀ ቀድሪሂ ወልአርዱ ጀሚዐን ቀብደቱሁ የውመል ቂያማ والسماوات مطويات بيمينه سبحانه وتعالى عما يشركون اعوذ بالله من الشيطان الرجيم وما قدر الله اللهن على كبرتم حق قدره لسو يمكباون تغبيون ماكبر لا الله تغبيون كبر على كبر ايه عند وينم دقمو وما قدر الله اللهن على وقتم حق قدره ተገቢ የሆነውን ማወቅ የጌታቸውን ታላቅነት በአግባቡ አላወቁም፣ አልተረዱም። ወይንም ደግሞ በሌላም ትርጉሙ ወማ ቀደሩላህ አላህን አላመለኩትም በታላቅነቱ ሐቀ ቀድሪሂ ለእርሱ የሚገባውን ማምለክ አላመለኩትም። ሁሉም ትርጓሜዎች አብረው መሄድ ይችላሉ። ለአላህ የሚገባውን ክብር አላከበሩትም፣ ክብር አልሰጡትም። አላህን ተገቢውን ማወቅ አላወቁትም ታላቅነቱን። አላህን ተገቢውን ማምለክ በአግባቡ አላመለኩትም። እሱ እኮ ማለት ወልአርዱ ጀሚዓ ምድር በጠቅላላ በመላዋ ይላል። ስሙ የአላህን ታላቅነት። ሰባት ምድር በመላዋ ቀበዘቱሁ በጭብጡ ስር ነው እኮ ያለችው። የውመል ቂያማ የቂያም ቀን በጭብጡ ስር ያደርጋታል በመለኮታዊ እጁ ከፍጡራን ጋራ በማይመሳሰለው አምላካዊ እጁ ምድር በጠቅላላ በጭብጡ ስር ትሆናለች። ወሰማዋት ሰማያትም እንደዚሁ ሰባት ሰማያት ከነውፍረታቸው ከነስፋታቸው መጥውያቱን የተጠቀለሉ ይሆናሉ። ቢየሚኒሂ በጌታችን ቀኝ እጅ ስር የተጠቀለሉ ይሆናሉ። ምድርም በእጁ ስር ተጠቅልላለች ተይዛለች። ሰማያትም በዛው በቀኙ እጁ ስር የተጠቀለሉ ይሆናሉ። ይሄን ጌታ ተገቢውን ማወቅ አላወቁትም። ይሄን ጌታ ከዚህ ታላቅነቱ አንጻር ተገቢውን ክብር አላከበሩትም። ለእርሱ የሚገባውን አምልኮ አላመለኩትም። ሱብሃነ ኧረ ከጎዶሎ ባህሪ ጥራት ይገባው። ወተዓላ ከአምሳያዎችና ከቢጤም የጠራ ጌታ ነው። አማ ዩሽሪኩን እነሱ ከሚያጋሩበትም ነገር ፍጡራንን በሱ ላይ ከሚያጋሩበት ነገር ጥራት የተገባው አምሳያ የሌለው ከጎዶሎ ባህሪያት ሁሉ የጠራ ጌታ ነው። እስቲ በዚህ አንቀጽ ስር ያሉትን ሐዲሶችም እንመለከታለን ማለት ነው። أراد المصنف رحمه الله أن يختم كتابه بهذا الباب. يزيه كتاب التوحيد الزجاج شيخ الإسلام محمد بن عبد الوهاب رحمه الله رحمة واسعة. بزيه مجرش الباب كتابات شون لزبو فلبو المشتمل على النصوص الدالة على عظمة الله. يا الله أنت اللاك أنت دمي قلسو يا قرآن أنكس مزقات فلبو وخضوع المخلوقات له فترتات لسو من هل يتزكيالون يتوردو مهوناتشو مما يدل على أنه هو المستحق للعبادة وحده يأمن دنو بتشون عملكو يميقبو السو مهونون يميان ملاكت بهون ملكو وأن له صفات الكمال ونعوت الجلال قتاتشن الله فتصوم يملؤ النت بهري اندزيهم دمو كفتران يتأرو أمسايا يليلو يكبر بالبيت مهونون የሚገልጹ መሆኑን በመጥቀስ ነው። እናም ይሄን የቁርአን አንቀጽ እንደማስረጃ አድርገው ተጠቀሱት። እስቲ ከዚህ አንቀጽ በኋላ ያሉት ደግሞ ሐዲሶች ምንን ያሳያሉ? ተከታተሉት አሁን። አደም ኢብኑ መስዑድ ረዲየላሁ ዐንሁ قال كعبد الله بن مسعود በተላለፈው ሐዲስ እንደዚህ አለ جاء حبر من الاحبار حبر ማለት አንድ ሊቅ ማለት ነው። ከአይሁድ ሊቃውንቶች የአይሁድ ሊቃውንቶች ሐብር ተብለው ይጠራሉ። አህባር ከተባለ ደግሞ ጀማዕ ነው፣ ፕሩላል የሆነ ተርም ነው። ጃአ ሐብሩን አንድ የአይሁድ ሊቅ መጣ። ሚነል አህባሪ ከሊቃውንቶቻቸው ውስጥ አንዱ ሐብር መጣ። ኢላ ረሱልላሂ ሰለላሁ ዐለይሂ ወሰለም ወደ አላህ መልእክተኛ መጣና ፈቃል እንደዚህ አላቸው። ተመልከቷም ተከታተሉ። ይሄ የአይሁድ ሊቅ ሐብሩ ማለት ነው መጣና ምን አለ? ያ ሙሐመዱ አለይሂ ሰላቱ ሰላም አንቱ ሙሐመድ ሆይ አላቸው። ኢና ነጂዱ እኛኮ እናገኛለን አለ በተውራታችን ማለት ነው። በመንከተለው በመናምንበት ተውራት ላይ እናገኛለን። ምንድነው መታገኙት? አንአላህ ይጅአሉ አላህ የሚያደርግ ሆኖ እናገኛለን። አሰማዋቲ ሰማያትን የሚያደርግ ሆኖ ምን አላ አስቡዒን በአንድ ጣቱ የሚያደርግ ሆኖ እናገኛለን። ሰማያትን ጌታችን አላህ በአንድ ጣቱ ያደረገ ነው። ወለአረዲነ ምድርንም በጠቅላላ አላ አስቡዒን በአንድ መለኮታዊ ጣቱ አድርጎታል። ወሸጀረ ምድር ላይ ያሉ ዛፎች እጽዋት በጠቅላላ አላ አስቡዒን በጣቶቹ አድርጓል። والثرى አጠቃላይ አፈሮችን ሳሩን ምኑን በጠቅላላ አላ اصبعين በአንድ ጣቱ አድርጓል። وصائر الخلق ከዛ ውጭ ያለው ደግሞ ያልተጠቀሰው ፍጥረት እንስሳው ምኑም እንዳለ አላ اصبعين በአንድ ጣቱ ስር የሆኑ ናቸው። እነዚህን ሁሉ የቂያም ቀን በእጁ ስር ይተቀልላቸውና فيقول الى الله تعالى ጌታ انا الملك اني نني نغوس ما نو كاني ليلا نغاش انا الملك اني نني نغوس يلال ايه نو كو بتوراتاچن يالو سيلاچو والما اني غا ما اميل يلم انانتا غا الله اندي ماشي وهم بلاچو چمرو تني غا سلاليله نو والما اميل يلم كزام اني نني نغوس يلال اني نغوس نني ይሄንን ሲናገር ታዲያ ይሄ የአይሁድ ሊቁ فضحك النبي صلى الله عليه وسلم ያላህ መልእክተኛ ሳቁ። ከመሳቃቸው በዛት የተነሳም حتى بدت يفاس كتطጣ ድረስ በግልጽ እስክትታይ نواجزه የድድ ጥርሳቸው በይፋስ ከታይ ድረስ በደም ሳቁ። ለምንድነው የሳቁት? ተሳስተሃል ሊሉት ነው? እየቀለዱበት ነው? አይደለም። ተስዲቀን ሊቀውል الخبر ተስዲቀን ለማረጋገጥ ትክክል ብለሃል ለማለት ሊቀውል الحبري ለዚህ የአይሁዱ ንግግር እውነት መሆኑን ለማረጋገጥ የተናገርከው እውነት ነው ብሎ ሊያረጋግጡለት በደስታ ያላህ መልእክተኛ ስለአላህ ትክክለኛው ገጽታ ስለተነገረ ፈገግ አሉ፣ ሳቁ። ሱመ ቀራ እንደውም ይሄን አንቀጽ አነበቡ። ከዛ ወማ ቀደሩላህ ሐቀ ቀድሪህ፣ ፍጡራኖች አላህን ተገቢውን ማክበር አላከበሩትም፣ ተገቢውን አምልኮ አላመለኩትም፣ ተገቢውን ማወቅ አላወቁትም። ወልአርዱ ጀሚዓን ቀብደቱሁ፣ ምድር በመላዋ በጭብጡ ስር ነች። የውመል ቂያማ፣ የቅያም ቀን በጭብጡ ስር ያረጋታል። በመላው ዛፍ የለ፣ ውሃ የለ፣ ምን የለ፣ ሁሉም በእጁ ስር ትጠቀለላለች የሚለውን አነበቡ። ወፊ ሪዋየቲን ሊሙስሊሚን፣ በሌላ ዘገባ ኢማሙ ሙስሊም በዘገበው ላይ ደግሞ ተጨምሯል። እንደውም ይሄ ሊቅ የተናገረው ላይ ምን የሚል ጭማሪ አለ? በሀዲሱ ሰንሰለት ላይ ኢማሙ ሙስሊም የዘገቡት ሆኖ በሌላ ዘገባ ነው። ወልጂባለ አለ፣ ተራራዎችንም፣ ወሸጀረ ዛፎች፣ እጽዋቶችንም፣ አላ አስቡዒን በአንድ መለኮታዊ ጣቱ ይጠቀልለዋል። ሱመ ከዛም የሁዙሁነ እነዚህን ፍጥረታቶች ይነቀንቃቸዋል፣ ይወዘውዛቸዋል። የሁዙሁን መወዝወዝ፣ መነቅነቅ። ምድር እላዩ ላይ ያሉ እጽዋት፣ እንስሳት፣ አጠቃላይ ፍጥረታት። ፈየቁል ይላል፣ አነል መሊክ አነላህ። አነል መሊክ ንጉስ ማለት እኔ ነኝ። አነላህ እኔ አላህ ነኝ ይላል ጌታችን አላህ። ወፊ ሪዋየትን ሊልቡኻሪይ ቡኻሪ በዘገበው የሌላ ዘገባ ላይ ደግሞ ተጨማሪ ምን አለ? የጅዓሉ ሰማዋቲ አላ አስቡዒን፣ ሰማያትን በጣቱ ያደርጋል። ወልማ ውሃን፣ ወተራ ከምድር በታች ያለውን፣ አላ አስቡዒን በአንድ ጣቱ ያደርጋል። ወይም አፈርን ማለት ነው፣ ሳሩን፣ ምኑን፣ ግጦሹን። ወሳኢረል ኸልቅ የተቀረውን ፍጥረት አላ አስቡዒን በአንድ ጣቱ ይሰበስባቸውና እኔ ነኝ ንጉስ ይላል። አኽረጃሁ አልቡኻሪዩ ወሙስሊም፣ ቡኻሪና ሙስሊም የዘገቡት ነው። ይህንን ታላቅነቱን የሚገልጽ ነው። እስቲ ሌላ ደግሞ አንድ ተጨማሪ ሀዲስ እንመልከት። ወሊ ሙስሊሚን አን ኢብኒ ዑመር መርፉዕን፣ ኢማሙ ሙስሊም በዘገቡ ሰሒህ ዘገባ ከአብደላህ ብን ዑመር ረዲየላሁ ዐንሁማ በተላለፈው ሐዲስ የአላህ መልእክተኛ ምን አሉ? የጥዊላሁ ሰማዋቲ፣ አላህ ሰማያትን ይጠቀልላል አሉ። ሰማያትን ይጠቀልላል። የውመል ቂያመት፣ የቂያም ቀን። ሱመ ያእኹዙሁነ፣ ከዛም ይይዛቸዋል። ብየዲሂል ዩምና፣ በቀኝ መለኮታዊ እጁ። ሱመ የቁሉ፣ ከዛም ይላል። አነል መሊክ፣ እኔ ነኝ ንጉስ ይላል። አይነል ጀባሩን፣ አምባገነኖች የታሉ? ሀያላኖች የታሉ? በምድር ላይ እኛ ሀያላንን፣ እኛ አምባገነንን፣ ከእኛ በላይ ማን ነበር ሲሉ የነበሩት አይነ የታሉ? አልጀባሩን፣ ሀያላኖች የታሉ? ሀያልነን ሲሉ የነበሩት ይላል ጌታችን አላህ። ሚመልስ የለም። አይነል ሙተከቢሩን፣ የታሉ ኩራተኞች ሲኮሩ የነበሩ በምድር ላይ በሰራዊት ብዛት፣ በኃይል ብዛት? ሱመ የጥዊ ለአሮዲን፣ ሱመ የጥዊ፣ አሁንም ይጠቀልላል። ከዛም በኋላ ይጠቀልላል። አልአሮዲነ አሰብዓ፣ ሰባት ምድርንም እንደዚሁ ሰማያትን እንደጠቀልለው ሰባት ምድርንም ይጠቀልላቸዋል። ሱመ ያእኹዙሁነ፣ ከዛም ይይዛል። ቢሺማሊሂ፣ በግራ እጁ። እዚህ ላይ የሀዲስ ሊቃውንቶች ሻዝ ነው ብለዋል። የሙስሊም ዘገባ ሺማል የሚለው ለምን? በሌላ ሀዲስ እንደተነገረው ወኪልታ የደይህ የሚን፣ የጌታችን ሁለቱም መለኮታዊ እጁ ቀኝ ናቸው። ሁለቱም እንደ ሰው ቀኝ ግራ ብለን የምናመሳስለው አይደለም። ቡኻሪ ላይ በተዘገበው ሀዲስ ወኪልታ የደይህ የሚን፣ ያም ሲባል ደግሞ ፊልኸይሪ ወሊንፋቅ ብለውታል። ቀኝ ነው ሲባል እንደ ሰው ሳይድ ለማሳየት ሳይሆን በመለገስ በቸርነት ቀኝ ሲባል በሰዎች ቋንቋ መልካምነት ነው አይደል? የሚታሰበው በቀኝ አጉለኝ ይባላል አይደለም? በቀኝ አጉለኝ ብላችሁ ትናገራላችሁ፣ በመልካም መዋልን ስትፈልጉ። ወይንም ደግሞ ጥሩ የሚያስብን ሰው ምን ትሉታላችሁ? ይሄ ሰው በቀኝ ያስባል፣ አንተ ግን ለምንድን ነው ወደ ግራ የምታስበው ትላለህ። ስለዚህ ዑለማዎች ይሄንኑ ተአዊል ተከትለዋል። ወኪልታ የደይህ የሚን ሲባል የሚን ዳይሬክሽንን ለማሳየት ሳይሆን ቀኝ የሚለው አልኸይር ወልኢንፋቅ መልካምነትን ቸርነትን የማይጎድልበት መሆኑን ለማሳየት ነው። ሁለቱም እጆቹ ቀኝ ናቸው ነው እና ያንን ለመግለጽ ነው። والله اعلم بمراده እናም ከዛም ምድርን ከተቀለለ በኋላ ثم يقول ከዛም ይላል አነ አልመሊክ እኔ ነኝ ንጉስ አይነ አልጀባሩን የታሉ ሃያላኖች አይነ አልሙተከብሩን የታሉ ኩራተኞች በመድር ላይ ከኛ በላይ ሲሉ የነበሩት አሜሪካና መሰሎቿ ከዛ በፊትም ዓለማችን ያሳለፈቻቸው ሃያላኖች አሌክሳንደር ዘግሬት የሚባል ማንንም የታሉ መልስ የለም ሚናገር የለም ያአላህ ታላቅነት እንዲህ ነው وروي عن ابن عباس قال عبد الله بن عباس دمو تزغبوا لنا تلالفوا لنا رضي الله عنهما انده مالته ايو يجيت اللهن تعلقنت سيناجر سلا غيب نو ميور عبد الله بن عباس سلا زي غيب كهنا حكم الرفع السطوال كل ولد ايناجرمنا من على عبد الله بن عباس والارضون السبع سبع مدرم ايدلهم في كل الرحمن الى الذي قال يغا في كف مسلين دروس قرى كف بميل اللي قرات ان انت قال كف ميلال اه زي تساستو نو الرحمن مداف لاي منم ايدلهم سبع سماات سبع مدر بجيتا الرحمن مداف لاي بجيتاچن اج لاي بينوروكو منم ايدلهم مندنو ميهونوت إلا بهونو إنجي كخردلة عند قمنزر فري بهونو نو في يدي أحدكم بانداتشو إجلاي عند تكمتا قمنزر فري هون علو كجيتاتشن تلك النت كجيتاتشن هايال النت يتنسى سبات سماينا سبات مدر الرحمن مدافلاي بيكمتو انانت إجلاي يتكمتا يقمنزر فري نو ميهونو تالا የጎመን ዘር ፍሬ በጣም ትንሽ ከመሆኑ የተነሳ እኛ መዳፍ ላይ ብትቀመጥ ቦታ አትይዝም ማለት ሰማይና ምድርም በአርህማን መዳፍ ላይ ቢሆኑ ከጎመን ዘር ፍሬ የዘለለ ድርሻ አይኖራቸውም። ይሄ የጌታችን ታላቅነት ነው። አላህ ታላቅ ጌታ መሆኑን በዚሁ መረዳት ይቻላል። ፍጡር እንደሚያስበው አይደለም። فكل ما خطر ببالك فالله مخالف لذلك بانتا ربنا بانتا يمرو سلا الله جيتا يندزي مسل يهون يميل نجر ول كالب الله مالت انت كسال كوننا كاسب كون نجر تقاران يهون املاك نو مان ما سبو الناسلو ليدرسو ايچلم سلازيهم وما قدر الله حق قبره مان ما الله اللي متنو تغبيون كبر ليسطو ايچلم نو وقال ابن جرير ابن جرير سيناجر من الهلال حدثني يونس يونس نجرين يونس من بمالت انبا انا ابن وهب ابن وهب اندزيه بلو نجرن ملك تاستلالفلن من عينت ملكت لا لا ابن جرير الطبري نو طبراني سايهون ابن جرير طبري طبراني صاحب المعجم ناتشو المعجم الصغير المعجم الوسيط والمعجم الكبير ميلون يحديث سنسلت يزغاجو ناتشو ابن جرير مفسر ناتشو يقران تفسير جامع البيان ميلون يزغاجو طبري طبرستان است ينبرو ناتشو انا قال ابن زيد ابن زيد اندهال من حدثني ابي ابات اندهالين قال اندهال قال رسول الله صلى الله عليه وسلم يا الله ملكتنيا اندزيحالو ما السماوات السبع قالوا يا الله ملكتنيا ايو يا الله فطرت سياولا درو عندون كليلو سبع سمايات اكو ايدلهم قالوا ان انت ستاياتهم اندي يغزفوا وفر ወጫ 500 አመት ያስከዳል የተባለው ስፋቱ አንድ ትልቁ ሰማይ አይደለም ሰባቱም ተደርበው ሰባት ሰማያት እኮ አይደሉም ምን ፊል ኩርሲ ኩርሲ ላይ ቢቀመጡ ኩርሲ እንደ ሚዛን ሆኖ ቢሸከማቸው ማለት ነው ኩርስይ ላይ እኮ ቢጣሉ አይደሉም ምን ቢሆኑ እንጂ ኢላ ከደራሂም እንደ ዲርሃም ቢሆኑ እንጂ ሰብዓቲን ሰባት ዲርሃም ነበር የሚሆኑት ኡልቂየት እንደ ተጣለች ፊ ቱርሲን በጋሻ መሬት ላይ ይሄ ሰይፍ ማስገቢያ ሰገባ ነው ምንድን ነው የሚባለው ቱርስ በቃ በእንደዛ አይነት ኮሮጆ ውስጥ የተከተተ ሰባት ሳንቲም ቢሆኑ ሰባት ሰማያት እንደዛ ግዙፍ ሆነው እንደዛ ትልቅ ሆነው ኩርሲይ ላይ ሲጣሉ ልክ ሰይፍ የሚገባበት ሰገባ ውስጥ የተከተቱ ሰባት ዲርሃሞች ሰባት ሺሊንግ ሺሊንግ 50 ሳንቲም ይሆናሉ ማለት ነው የድሮ ኢትዮጵያ ሰማይ ወደ 50 ሳንቲምነት ተቀየረች ከኩርሲይ አንፃር ስትታይ ኩርሲይ ምን ያህል ትልቅ ፍጥረት ቢሆን ነው አላህ የፈጠረው وقال ابو ذر ابو ذر دمو ليلى تجمار يستلالفلن من قال رضي الله عنه سمعت رسول الله صلى الله عليه وسلم يقول يا الله ملك تنيا سيلو سماهوي من ما الكرسي ارى كرسي ما دلم كرسي كرات اندا يسماش نو انغدي سبعت سماياتن اند سانتيم بتتقلي انشيم كرات ايسماش ارى كرسي ما يدلم في العرش عرش لا يبيطال ከአርሽ ጋር ቢወዳደር አይደለም ኢላ ከሐልቀቲን ሚን ሐዲድ ከብረት የተሰራ የእጅ አምባር ቢሆን እንጂ የእጅ ጌጥ አምባር ነው የሚሆነው ኡልቂየት የተጣለችና የተወረወረች በይነ ዘህረይ ፈላቲን ሚን አልአርድ ሰፊ በሆነ የመሬት ምድር ጀርባዋ ላይ የተወረወረ በጣም ሰፊ የሆነ የመሬት ምድር ላይ ሲወረወር አምባር ታዩታላችሁ ከመሬቱ ስፋት አንፃር የአምባሩን ትርንሽነት ሰማያትን እንደ 7 ሳንቲም የተቀለለው ኩርሲ እንደ ሳንቲም ውጦ ሲያበቃ እሱ ደግሞ አርሽ ላይ ሲወረወር የእጅ አምባር ሆኖ ብቅ አለ ሱብሃንአላህ አላሁ አክበር ጌታችን ምን አይነት ታላቅ ጌታ ነው አርሽ ምን አይነት ፍጥረት ቢሆን ነው إلا كحلقة لك عند أنبار نو متهونو عند قلبت معناتنو يا جامبر ميبالو قلبتنو من حديد كبرت عند تسرى ألقيت يتطالچنا يتورورچ بين ظهري فلاتين بميدامو يمريت جربا لاي من الارض كمدر ميدامو يمريت جربا صفي وتا لاي يتطالچ بقى صفي هنا برها لاي معناتنو ይሄ ነበር ድርሻዋ ሌላ ምንም ቦታ የላትም ነው በጣም ነው የሚገርመው አምላካችን አላህ ታላቅ የሆነ ጌታ ነው እስቲ እዚህ ላይ المعنى الاجمالي የሚል ነገር ካለ المعنى الاجمالي للحديث ላሳለፍናቸው 3 ሐዲሶች የመጀመሪያው ሐዲስ አጠቃላይ መልእክቱ ምንድነው ذكر عالم من علماء اليهود كايهود لقاونتوچ አንዱ ሊቅ አወሳላቸው للنبي صلى الله عليه وسلم لله ملكتنيا ما يجدونه في كتابهم التوراة تورات በተሰኘው ኪታባቸው ላይ የሚያገኙትን من بيان عظمه الله يا اللهن ታላቅነት የሚገልጽ وصغر المخلوقات بالنسبه اليه ከጌታችን አንፃር የፍጥረታትን ደቃቃነት አናሳነት የሚያሳይ ነገር ገለጸላቸው وانه يضعها على اصابعه الله سمعتنا مدر بطاعته وسط ادرغو እንደሚጨፈልቃቸው እንደሚይዛቸው ተናገረ فوافقه النبي صلى الله عليه وسلم على ذلك الله ملكتኛም በዚህ ነገር ተስማሙ ከሱ ጋራ وسر به ደስተኛም ሆኑ وتلا ما يصدقه من القران الكريم ከቅዱስ ቁርአንም ይሄንኑ የሚያረጋግጥለትና እውነት የሚልለትን አነበቡለት الذي انزله الله عليه الله ያወረደውን ማለት ነው ምን ይያልከ ነው ሰላማት አልገባልም እና ይሄ ስለ አይሁድ ሊቁ ይሄ ነው አጠቃላይ መልእክቱ ማለት ነው አሁን ያየናቸው መጨረሻ ላይ ደግሞ የሁለቱ ሐዲሶች መልእክት المعنى الاجمالي للحديثين የሁለቱ ሐዲሶች ደግሞ መልእክት ምንድነው يخبر صلى الله عليه وسلم ان عظمه الكرسي والعرش يا الله ملكتኛ የኩርሲይና የአርሽን ትልቅነት እየተናገሩ ነው وان السماوات السبع على سعتها ሰባት ሰማይ ከዚህ ስፋታቸውና ትልቀታቸው ጋር ወከታፈቲሃ ከውፍረታቸው ጋር ያው በሌላ ሐዲስ የአንድ ሰማይ ውፍረቱ 500 ዓመት ያስከዳል የተባለው 500 ዓመት ሊያስከድ የሚችል ውፍረት ያለው ነው አንድ ሰማይ ብቻ እንደዚህ ከመሆኑ ጋር ወተባዑዲ ማበይነሃ ደሞ በእያንዳንዱ ሰማይ መካከል ካለው ርቀት ጋር በአንድ ሰማይና በቀጣዩ ሰማይ መካከለ ያለው ክፍተቱ ብቻ 500 ዓመት ያስከዳል ነው ከዚህ ግዝፈታቸው ጋራ بالنسبة لسعه الكرسي ككرسي صفات انصار ستاي كسبعه دراهم لك اند سبعه درهم نو يهونه غاشا مريت لا اند تطاله ويم غدغاد وسط اند تورور سبعه درهم مهوناتشو ايه مهونو ايه اجيك بطام يميغرم نو كما يخبر صلى الله عليه وسلم في حديث ابي ذر ان الكرسي مع سعته وعظمته لك بابي ذر حديث لاي كرسي دمو كزي تلقنته كصفاته سماياتنا مدرن كسماياتن اند سنتيم كمتقللو غارا بالنسبه للعرش كعرش غارا ستاي كحلقه حديد لك يا جنبار قلبت مسله ببرت يتسرى وضعت في صحراء برها لا يتورور من اهل انغدي وهذا يدل على عظمه خالقها وقدرته التامه يا الله چلوتها من اهل تعلق مهونو يتموال الله حي يالو جيتا مهونون ياساينال ايهن تمارن معناتنو انقطل انغدي تغباچو ياو كحديثو مننمارو ميلو لا يميبرراو طرو نغر سلامينورنا وان ابن مسعود رضي الله عنه كعبد الله ابن مسعود بتلالفلن حديث دغمو قال اندزي هاله بين السماء الدنيا بمذراويتوا سماي بقربيتوا سماي اتشنيوا معناتنو لمريت قرب يهونچوا يمجمريا يقربيتوا يم يدنيا سماي يمنلاتنا والتي تليها بذاتشنيوا قتلا باللچوا ሁለተኛ سماي معناتنو በሁለቱ መካከል ምን አለ ቢባል 500 عام 500 ዓመት ርቀት አለ سبحان الله እንዴት ነው ሰው ማሰብ የሚችለው በኪሎ ሜትር አይደለም የተለካው በአንድ ሰማይና በቀጣዩ ሰማይ መካከል ያለው ክፍተት በኪሎ ሜትር ሳይሆን በጊዜ ነው የተለካው 500 ዓመት ሊያስኬድ የሚችል ርቀት አለ وبين كل سماء بياندندو سما يالو بتقلو دمو سبعتኛው بتاسكدرسو 500 عام 500 عامت ياسكيدال سبعتኛው سماي درس بياندندو سماي كفتت اهو ايمروچن مگمتم منم ما رغم ما يچلم 500 عامت ابرن مگواز አለبنا وبين السماء السابعه يالو كذا بهالا ايو ابن مسعود بن اندالو بسبعتኛው ሰማይና والكرسي بكرسي محل قالو كرسي ያለው ከሰባት ሰማይ በላይ ነው ማለት ነው بسبعتኛው ሰማይና بكرسي محل 500 عام 500 عامت ያስከዳል እንደገና እሺ وبين الكرسي ያለው بكرسي محلና والماء በውሃ ከኩርሲ በላይ ባህር አለ ማለት ነው ውሃ አለ እዩ ከኩርሲ በላይ ምን አለ ውሃ አለ በኩርሲውና በውሃው መሃል 500 عام 500 አመት አለ እንደገና والعرش እዩ እዚህ ጋር የጌታችን عرش ደግሞ فوق الماء ከውሃው በላይ ነው ከውሃው በላይ ነው والله جيتاچن الله راسه فوق العرش كعرش بلاي ያለ ጌታ ከፍጥራን ሁሉ በላይ ነው ታዳ ከዚሁ ከአርሽ በላይ ከፍጥራን ሁሉ በላይ ሆኖ لا يخفى አይሸሸግበትም عليه بس ላይ شيء አንዳችም ነገር من اعمالكم ከሥራዎቻችሁ ከምትሰሩት ሥራ ከሰራችሁ አንድም ነገር አይደበቅበትም ያያችኋል ይሰማችኋል ሲሰማችሁም ከጆሮአችሁ በላይ ለእናንተ ቀርብ ነው ምላሳችሁ የተናገረውን ጆሮአችሁ ሳያደምጠው በፊት መስማት የሚችል ጌታ ነው ልባችሁ ሳያስበው በፊት የሚያውቅ ነው ያያችኋል ምንም የሚሸሸግበት ነገር የለም اخرجه ابن مهدي عن حماد بن سلمة عن عاصم عن رز عن عبد الله كنزي زغبوتال ورواه بن زغبوتال المسعودي معناتنو انا عاصم كعاصم نو عاصم دغمو انا بوائل كابي وائل أبي وائل كمانيزو عن عبد الله كعبد الله قاله الحافظ الذهبي إمام الحافظ الذهبي يسمن تنياو هجرة كفل زمن يتاريكنا يحاديث ليك يبن القيم درس أيهنا شمس الدين الذهبي رحمه الله مناله قال وله طرق بزو من قد وچالو تميات تناكروتنا سندون تأماني نتن دينورو أو تنتي كميات درقوت طرق وچالو تبزو قوي يميات درقوت من قد وچالو وتالي نايهن ناقينيان مالتنو وعن العباس بن عبد المطلب رضي الله عنه كنبياتنا عليه الصلاة والسلام عقوت دمو كعباس بن عبد المطلب رضي الله عنه قال اندزي هذا قال رسول الله صلى الله عليه وسلم يا الله ملك تنيان ديهالو هل تدرون فوق الله تشهون بين السماء والأرض كم بين السماء والأرض السماء الناب مدر مهال من يهال كفتة دالة فوق الله تشهون بلو طيقو قلنا إن يعمالنا الله ورسوله أعلم إن يعنوكم الله أنا ملك تنيو يوكالو بمالت من الله جنسد الله أنا ملك تنيو يوكالو قال ساتشوم بينهما بمهكلاتشو مسيرة ياس كدال ياس جوزال 500 سنة أم مسمته آمت نومياس كدال وبين كل سماء بيان داندو سماينا إلى سماء ودكتاو سماء مسيرة 500 عام أم مسمته آمت يمياس كدنو 500 سنة أم مسمته آمت ياس كدال وكثف كل سماء وفرة دقمال وكثف كل سماء ييان داندو سماء وفرة تلك النتو مسيرة 500 سنة أم مسمته آمت يمياس كدنو وبين السماء السابعة والعرش بحر بسبتن يوم سماينا بعرش محكل بحر الكدم يأينو ك كرسي بلايت أبو ليت تكسر أو مالتنا بحر بين أسفله تدا بصر محكلنا وأعلى بلاينيو كسر سكراي مالتنا يالو كما بين السماء والأرض لك بسماينا مدر محكل يالوني مثلا تمركتو بسماينا مدر محكل أمس متوامتنا سلزي بحر راسو كسر سكرايو أمس متوامتنا 20 متر بحر 30 متر بحر سايهون طلقاتو ويم 200 متر بحر سايهون 500 عامت الله اكبر يا الله فطرتنا لنيا لدكاما وايمرو ترت يمسلال عين على يما لسريو جن هون بمالت بتشا يمياسغني نو كسرو الناس كلايو يالو كسماي اسكمدر يالو ني اكل يمسلال والله فوق ذلك جيتاچن الله كزي بلاي ياله جيتانا لا يخفى عليه تدا يششغبتم شيء انداچم نجر من اعمال بني ادم كادم لجوج سرا انداچم نجر ايششغبتم رواه ابو داود وغيره ابو داود النا ليلوچم زغبوتال اند ترمذي ابن ماجه احمد معناتنا المعنى الإجمالي للحديث يا حديث أتقال أي ملكت من دنو أهل يتمار نو يخبر صلى الله عليه وسلم عن المخلوقات العلوية سلا بلايات سلالو تلالق فترتاتوش يا الله ملكتن يا ينقرون من حيث عظمتها وسعتها تلالق نتاتشون ناصفاتاتشون وتباعد ما بين أجرامها كان دنياو ترز اسكاليلانياو ترز ويمسكاليلانياو كورنر درسي اللون ركعتم ياستمارون فيخبر أن السماوات 7 طباق 7 سماوات ترس برس تنبابروا مغناتشون نقرون بعضها فوق بعض كفلو ككفلو بلعين يلو وأن مسافة ارتفاعها عن الأرض كمدر كفبلو بركت مجنب بتراسو مسيرة 500 عام أم مسمته آمت متسكدال تبلوال وبين كل سماء والتي تليها دمون دقنا بياندندو سماينا بكتاوي سماي محكل يالو مسافة 500 عام أم مسمته آمت ركت مياسكدنو وسمك كل سماء ياندا وسمك كل سماء ياندندو سماي دمو تلكتو قزفتو ويموفرتو مسير 500 عام أم مسمته آمت ياسكدال وفوق السماء السابعة الكرسي كسبات سماعات ولاي كرسي يال وفوق الكرسي البحر ككرسي بلاي بحر الله وبينه وبينه بكرسينا ببحر معك المسيرة 500 عام أمس متامة أسكدال وعمق البحر يبحر راس تلكتو كشافس كلايو يالو كما بين السماء والأرض لك بسماعنا مدرم هكلا اللون ركت وإما أمس متامة يتبالو النوم وفوق البحر العرش كبحر بلاي تلاق عرش الله كرسي عندك ألبت يتقللو والله فوق العرش جتاتشن كعرش بلاي يالله ملاكنو كهلهم بلاي هنو لا يخفى عليه شيء من أعمال بني آدم كآدم اللي يسراقن عندك منقر عيش الشقبتن عدتك على ملئكتو إينا يون لا إله إلا الله جتاتشن تلاك متنات أراتي قبو نعم الله تراتي قبو سبحانه وتعالى عما يصفون نعم انت مارن الشي ما يستفاد من الحديثين كالنزيل التاريسوش من تمارن كتبالة فيهما بيان عظمة الله وقدرته يا الله انت اللاك النت يشلوتون ملو النت اوكم ووجوب إفراده بالعبادة سلزهم بأملكو سننا ملكو بتشاو لنا ملكو إقبال اندزيه مسراتي شالقيتا ارسنو من ملكتي اللبت من ملكي اللبت إهين تمارن هلت فيهما بيان صفة الأجرام العلوية وعظمتها واتساعها وتباعد أقطارها يا الله تلا لقطاتوش كبلاتشن يالوت من يحل قزوف اندهونون من الردو من يحل سفين دهونو بمها كلاتشا اللو ركات من يحل تلك اندهونة تمرنا أن يازي قزوف بلالي من الردو من دنو مركبنا عدلن يساوليش كسرعو نقرستي من دنو تلكو نقرم يبالو مركبنو ودا لاي بفوق جنباتا كهونة دمو متو سبا متو سمانيا فوقنو بقا تلكو سمايتا كسنسا يبالر متو سمانيا يا عندك الميسائل كمتا ويروب لانك جتشو يميود كهونة مالتنو أملاكاتشن الله جن يسولي جاسبولي درسبت مايشر عنديه تلاك النتون بتوسنا ملكو ترارتوت جيتاون ميات اللي كبت سمهرت عنديه ونوغن تنقرو تار وفرتاتشو بيتشا أمس متوامت مياسكت بجيزي سا يتلكا بكيلومتر سايهون بجيزي يتلكا ركات يالو عنديها ينتلالك فترات تالا مريت من دلنشن وهم تيجاك يوكو إنيام اللي نوربات مريت من يالي سفينج زمان جاب التوت ومريت اللي ملكات ما جينا متجرسوت بكيلومتر كان بجعف اس كان بجعف مريتنا بكيلومتر لكتان استي زمان نوتا سلامتول كواشنطن اسكنتن جمر اني كنتن اسكنتن جمر انو بلا بلاچو بتتبابروا اتشلو تم مريتن كصفات وانصار نجر كن اهون كتناغروت غار ستتياي مريت مندنچ اتقالاي تسبسبا لسلامتول لبس مقير يا كلاس مچ مريت بتقلال لوا مالس لبس كجري عند لو طابات بتشا يمتبال كلاس نيش من عينت غزو فطراتاتوچ አሉ ማለት ነው ايو እንግዲህ አንድ ላይ ተደምረው 7 ሰማያት ኩርሲይ ላይ ሲጣሉ 50 50 ሳንቲም ያክሉ ሲባል ምንድነው ኩርሲይ ምን አይነት ፍጥረት ቢሆን ነው ይባላል አይ ኩርሲይም ተራ ይደርሰውና ሰማያትን እንደ ሳንቲም በኮሮጆ የከተተ እሱም በተራው ጊዜ ይደርሰውና አርሽ ላይ ሲወረወር ሜዳ ላይ የተጣለ ቀለበት ይሆናል شو هذا ምን ይተበቃል ታዲያ ከዚህ በኋላ ሶስተኛ ከሐዲሱ ምን ተማረን فيها الرد الواضح على اهل النظريات الحديثيه الذين لا يؤمنون بوجود السماوات والكرسي والعرش اواقنا لميلو እውቀታቸው በመድራዊ ቀጥ ላይ ለተገደበ ተማራማሪነን ባዮች በቂ ምላሽን አግኝተናል በአይናችን ስላላየን ሰማይ ኩርሲ ዓርሽ የሚባሉ ፍጥረታቶች መኖራቸውን አናምንም ለሚሉት ራሱ መልስ ነው ይሄው ሰሪያቸው የፈጠራቸው አለ ብሏል እናንተ ተመራምራችሁ ገና ከማርስ ስላልዘለላችሁ ሰማይ የሚባል ፍጥረት መኖሩን አናምንም ብትሉ ማን ይሰማችኋል ነው አንድ ሰው ፈልጎ ያላገኘው ነገር አጣሁት ብሎ መመለስ ይችላል እንጂ የለም ብሎ ግን ማስተባበል አይችልም المثبت مقدم على النافي من ግዜም ቢሆን አንድ ነገር ያጸደቀና ያረጋገጠ ከሚቃወም ተቀዳሚ ነው። ሳይንቲስቶች ሰማይ ወይም ኩርሲ ወይም አርሽ የሚባል ነገር የለም ብለዋል ቢሉ ተሳስተዋል ነው የምንለው። በቋንቋ ረገድ አንድ ነገር የለም የሚባለው በተወሰነ ክልል ውስጥ ብቻ ሲሆን ነው። ፈልገው ካጡት ካላገኙትስ አላየንም ነው የሚባለው። ጅራፍ የሚባለው ተወዳጁ ወንድማችን እዚህ ሩም ውስጥ አለ ወይ ብላችሁ ምንድነው መልሳችሁ? አረ ጅራፍ የሚባል ሰው የለም ነው እንዴ? አይደለም። እዚህ ሩም ውስጥ ያሉ ሰዎች ኒክኔማቸው እንዳለ ስለሚታወቅ ከሌለ የለም ነው የምንለው። አይ ከናካቴው ጅራፍ የለም ማለት አትችሉም። ዳሩ ቢላል መች ገባችሁ? ዳሩ ሰላም መች ሄዳችሁ? እዚህ ሩም ውስጥ ከሌለስ? በቃ እኛ በፈለግነው ክልል አተናዋል። ካለስ? አይ በክልላችን ተገኝቷል። ስለዚህ እነሱ እስከዛሬ ድረስ ተመራምረው ማርስ የሚባልን ዓለም አገኘን አሉ አይደል? አዎ። ስላገኛችሁት ተናገሩ። ስላላገኛችሁት ሰማይ ኩርሲ አርሽ ስለሚባለውስ አልደረስንበትም በሉ። እናንተ አላያችሁትም ማለት አልደረሳችሁበትም ማለት የለም ማለት አይደለም። ለምን? አንደኛ ዩኒቨርስ ኤክስፓንድድ ነው፣ በራሱ እየሰፋ የሚሄድ እንጂ ጠባብ የሆነና በእናንተ ውቀት ስር የሆነ አይደለም። ከዩኒቨርሱ ስንት ፐርሰንቱን አግኝታችኋል ደግሞ እስከዛሬ? 1%ንም አልደረሱበትም። ሶ ሰማይ የለም ማለት በየትኛውም ሎጂክ አያስችላቸውም። ማለት የሚችሉት የሚያመቸው ምንድነው? አላየንም ማለት ይችላሉ። ምናልባት እንደዛ ስንላቸው እልህ ይዟቸው እኛን ቢጠይቁስ? እናንተ ሳለምትሉት አይታችሁ ነው ካሉንስ? እኛ አምነን ነው፣ በአይነ ስጋችን ሳይሆን በአይነ ልቦናችን አይተናል፣ አምነን ተቀብለናል። ሰማይን የፈጠረው አላህ የፈጠረው ባለቤቱ የሰራሁት አለ ብሎ ነግሮኛል። ባለቤቱን ካላማንኩ ማን ልመን? እንደ ሙስተዒድ አቡ ሀይደር እኔ ቤት 5 ኪሎ የመቀሬ ነጭ ማር አለ አለኝ። እንዴ እኔ ሳላይ እንዴት አምናለሁ? የለም ልበለው እንዴ? እንደውም አለ ብሎ ከተከራከረኝ ከዚህ በኋላ በሱ ነው የምንስቀው። ቤቱ እንዳለ ካወቀ ምን አከራከረው? ሰሪ እሱ ነው፣ ማሩ ቤቱ ያለው እኔ ነው። ወይ ሊያሳየኝ ነው፣ ካልሆነስ እመን ነው የሚለኝ። ካለ ይቅርብህ፣ ካላመን ካለቀ። እኔ እንዳለኝ እርግጠኛ ከሆንኩ ምን አጨናነቀኝ ይለኛል። ስለዚህ ሰሪው ጌታችን አላህ እንዳሉ ከነገረን እኛ ሳይንቲስቶች ፈልገው ስላላገኙት የሉም የምንልበት ምክንያት ምንድን ነው? አላገኙትም። በቃ ፈልገው ነበር፣ እስካሁን የደረሱት ማርስ ላይ ነው እንላለን። ሌላውስ? አላህ ፈቅዶላቸው ይድረሱበት ወይም የሳይንስ እውቀት መጨረሻው በዚህ ይሁን አላህ ነው የሚያውቀው። የሰው ልጆችን የእውቀት ልክ እሱ ስለሆነ የሚገድበው ማለት ነው። ስለዚህ ከዚህ ሐዲስ ይሄን ትምህርት እንወስዳለን ማለት ነው። አራተኛ ምን ተማረን? ፊሂማ ኢትባቱ ዑሉዊላሂ ዐላ ኸልቂሂ ቢዛቲሂ አልሙቀደሳ፣ በተቀደሰውና በተከበረው መለኮታዊ ዛቱ አምላካችን አላህ ከአርሽ በላይ የሆነ ጌታ መሆኑንም ተምረናል። አላህ በዛቱ ከፍጡራን ሁሉ በላይ ነው ያለው። خلاف ما تزعمه الجهمية والمعتزلة والأشاعرة الذين ينفون علو الله على خلقه. الله كفطران هل بلاين ويميلو النقر إنكار كم يدرقو كم ما يكبلو سوي تكاراني بهون ملكو إن يا يجيتا چنن يبلاينت آمن أن تكبلنا سل بلاينت وليلا ديتي لما براري أنستن كفطور يبلاينت غرام أن نمسا سلوم راسون مقلس أو ملكو كعرش بلاينتن አምነን እንቀበላለን። ይሄን ትምህርት እናገኛለን። ኻሚሰን አምስተኛ ምን ተማረን? فيها اثبات علم الله المحيط بكل شيء مع علوه فوق مخلوقاته. ጌታችን ምንም ከፍጥረታቱ በላይ ያለ አምላክ ቢሆንም በእውቀቱ ግን ሁሉን ያካበበ ከሱ የሚሸሸግ አንዳችም ነገር እንደሌለ ከዚሁ እንረዳለን። ከጌታችን አላህ የሚሸሸግ የለም። ወሊላሂ ገይቡ ሰማዋት ወልአርድ፣ የሰማያትና የምድር ሩቅ ምስጢር ሁሉ ለአላህ ብቻ ነው። የቀሩት ሁሉ አላህ ዘንድ የታወቁ ናቸው። ለሱ የራቀ ይሄኛው የቀረበ የተሻለ የሚባል ነገር የለም። በሰዎች ዘንድ ነው አንጻራዊ በሆነ መልኩ። ሳዲሰን ስድስተኛ ምን ተማርን? ፊሃ መሽሩዕየቱ በያኒ ሀዚሂ ልሐቃኢቅ ልዓዚመቲ ሊናስ፣ እንደዚህ አይነት እውነታዎችን ታላላቅ የሆኑትን ለሰዎች ማብራራትም አለብን። ሊያዕሪፉ ዓዘመተ አላህ፣ የጌታቸውን ታላቅነት እንዲረዱ፣ የሚያመልኩት አምላክ ምን ያህል ታላቅ ጌታ መሆኑን እንዲያውቁ፣ ወቁድረቲሂ ችሎታው የተሟላ መሆኑን እንዲያውቁ ማስተማር እንደሚገባን أمرنا والله أعلم وصلى الله وسلم على نبينا محمد وعلى آله وصحبه أجمعين. كتاب التوحيد بقيت الله فكات ستناكك مالتنا بزيه ملك بس كزاري بتمر نوم الله تتكامي يدرقن إن يم تتكمل ليلو اتشني من نتكامي يدرقن እስቲ ወደ ሁለቱ ባቦች እንመለስና መሳኢሉን አንስተን ድጋሚ አጭር ክለሳ እናደርግ ጀምር። ከመጀመሪያው ባብ እንነሳለን። ባቡ ሂማየቱል ሙስጠፋ ሰለላሁ ዐለይሂ ወሰለም ሂመት ተውሂድ ወሰደህ ጥሩቅ الشرك ከሚለው ባብ ተነስተን አላህ መልክተኛ ምን ያህል ጥንቃቄ ያደርጉ እንደነበር فيه مسائل ይላል። አራት መሳኢሎች አሉ በሱኛው ባብ ውስጥ። الأولى يمجمّر أو تمهرت من دنو منو